بالبينات فكفروا فأخذهم الله، ذلك بأنهم كانت تأتيهم رسلهم بالبينات فكفروا فأخذهم الله، إنه قوي شديد العقاب. ولقد أرسلنا موسى بآياتنا وسلطان مبين إلى فرعون وهامان وقارون فقالوا ساحر كذاب. فلما جاءهم بالحق من عندنا قالوا اقتلوا أبناء الذين آمنوا معه واستحيوا نساءهم وما كيد الكافرين إلا في ضلال. جزاك الله خير، شكرا لك، بارك الله فيك. بطام من نامسجنه بطام دسل الأقرار، الله جل وعلا يقبله، الله جزاه. شكرا ديواي. أعوذ بالله من الشيطان الرجيم. انقري الله جل وعلا تاريك من نقراو حساب بفيت سورة الدخان عند قطر جمرو مدام بركاتات تمرتوچن سيطان قويتوال بلهو سمنت ياندان دو نفس قياما كن الله جل وعلا فيت بغهاد اندمت قربنا انديتم نفس كالله اندمت تششق لمايت نبر የዛ ቀን ተፍሲሩን አልጀመርኩም እሺ ያው ባለፈው ሪቪዥን ነገር ነው የዛ ቀን ሁሉም አካል ከአላሁ ጀለ ወዓላ መሸሸግና መደበቃቀቱት በአላሁ ጀለ ወዓላ ቁጥጥርና ፍርድ ስር እንደሚሆን አይተን ነበር አላሁ ጀለ ወዓላ የሰው ልጆች ወይም ህይወት ያላቸው ነገሮች ሁሉ ከሞቱና ከጠፉ በኋላ የሰው ልጆች መላእክት ጂን ከናካቴው ከህይወቱ ውጭ ከሆኑ በኋላ ሊመኒል ሙልኩል ያው ዛሬ ቀን ስልጣኑ ለማን ነው ንግስናው ለማን ነው ያለ እንደሚፎክርና በስተመጨረሻው ለራሱ ብቸኛና ሀያል ሁሉን አስገዳጅ የሆነው አምላክ ሆኑን በመግለጽ አላሁ ጀለ ወዓላ ስልጣኑን የሚያረጋግጥበት ከባድ ዕለት መሆኑን አይተናል። የቱስ ቂያማ ሲቆም ያንዳንዱ ነፍስ በሰራችው ስራ ተመነዳለች። የዛ ቀን ምንም አይነት በደል፣ ምንም አይነት ግፍ፣ ምንም አይነት ኢፍትሃዊ አሰራር አይኖርም። ስለዚህ አላሁ ጀለ ወዓላ ፊ ስትቆሙ ህቱ እንድሞቼ በሰራችሁ ስራ በተመጣጣኝ መልኩ ወይም ደግሞ በሰራችሁ ስራ جزاءً بما كسبت ምን ነው جزاءً وفاقا الى الله كسروا السرا غير يميغت مهونن ورتام ورقطاتم ان منداچو هلن يعني ስለዚህ እለቱ ከባድ እለት ነውና ሰው ከሰራው ስራ ውጭ አይቀጣም ያልሰራውንም አይቀጣም በደል ግፍ የሚባል ነገር የለም ማለት ነው ስለዚህ ያን ቀን ሰዎች እንዲያስቡት እንዲጠነቀቁ እዛ ቀን ሽምግልናም ዝምድናም በፍጹም አይጠቅምበት ከባድ ለት ስለሆነ ተጠንቀቁ የሚሉም ጥቆማዎችን ረብን ዓለሚን ሰጥቶን ነበር። ከዛ ባሻገር ዛሬ የሰው ልጆች በልቦቻቸው ስር ዜሮ ውስጥ ቁጭ ብለን እኔም እያስተማርኩኝ በልቦናችን ሸሽገን በአንደበታችን ምናወጣው ምናስመስላቸው ነገሮች አላሁ ጀለ ወዓላ ከምንናገረው በላይ ወስታችን ይደበቅነውን ነገር የሚያውቅ በአይኖቻችን እየሰረቀን የምናጠፋቸው የምናያቸው መጥፎ ነገሮች ሁሉ የሚያውቅ አምላክ መሆኑን ነግሮን ነበር። አላህ ማለት ዛሬም ነገም የቂያማ ቀንም በትክክል ሐቅ ላይ ፍርድ እንደሚሰጥ ከአላህ ውጭ የሰው ልጆች ዛሬ የሚያመልኳቸው የሚገዟቸው ነገሮች በምንም ነገር ላይ ፍርድ መስጠት የማይችሉ የማይሰሙ መልስ መስጠት የማይችሉ ደካሞች መሆናቸውን አስረግጦ ቁርአን ነግሮን ነበር። አላህ ሁሉን ሰሚ ሁሉን ተመልካች ነው። የሰው ልጆች ከአላህ ውጭ የሚገዟቸው ነገሮች ሁሉ መስማት የማይችሉ ሁሉንም መርከት የማይችሉ በጣም ደካማ ፍጥሮች ነው የምትገዙትና ታሪካችሁን አታበላሹ፣ ሁሉን አዋቂ የሆነውን አላህን ብቻ ተገዙት ብሎን ነበር። ሳምንት ትምህርታችንን ያቆም ነው ማለት ነው። ወደ ዛሬ ደርስ ስገባ አላሁ ጀለ ወዓላ ይላል አወለም የሲሩ ፊል አርድ፣ እነዚህ መካ ሙሽሪኮች የአላህን ጌትነት ለማስተባበል ከመነሳታቸው በፊት ኩፍርንና የተለያዩ ከሐቅ ጋር የሚጣረሱ ነገሮችን ከመስራታቸው በፊት አወለም የሲሩ አይጓዙም እንዴ ፊል አርድ፣ በምድር ገጽ ላይ አይጓዙም ወይ ፈየንቡሩ ሊመለከቱ ዘንድ ከይፈ ካን እንዴት እንደነበር። ከይፍ ማለት እንዴት ማለት ነው። ካን እንደነበር፣ እንዴት እንደነበር። አቂበቱ ለዚን የነዚያ ሰዎች መጨረሻ እንዴት እንደነበር ለመመልከት ይችሉ ዘንድ ለምንድን ነው ምድር ገጽ ላይ የማይሄዱት? አለዚነ ካኑ ሚን ቀብሊህም ማለት ነው። አለዚነ እነዚያ ሰዎች ካኑ የነበሩ ሚን ቀብሊህም ከነሱ በስተፊት የነበሩ ሰዎች መጨረሻቸው እንዴት እንደነበረ ማወቅ ከፈለጉ ለምንድን ነው ጉዞ ወጥተው የነሱን ታሪክ ለመመልከትና ለማጥናት የማይሞክሩት ይላል። ለምሳሌ መካውያን የሽርክን ተግባር ከመምረጣቸው፣ ክህደትን ከመምረጣቸው፣ ከሀቅ ጋር ፊት ለፊት ከመጋጨታቸው በስተፊት ዞር ብለው ሰሙድ አካባቢ፣ የመን አካባቢ ሷሊህ ህዝቦች አሉ፣ የኑህ ህዝቦች አሉ፣ በዚያ ግድም የሙሳ ህዝቦች ደግሞ እዚህ ቅርብ ግብጽ ውስጥ አሉ። ስለዚህ የነሱን ታሪክ ዞር ብሎ ለምንድን ነው የማያዩት? ከይፈ ካን እንዴት እንደነበር ሊመለከቱ ዘንድ ለምንድን ነው ምድር ገጽ ላይ የማይሄዱት? አቂባ ማለት መጨረሻቸው፣ መጨረሻቸውን አላሁ ጀለ ወዓላ በከባድ የቅጣት እርምጃ ከምድር ገጽ አስወግዷቸዋል። ይሄን ነገር ሊመለከቱ ሁሌ ኩፍርን የመረጠ ሽርክን የመረጠ አመፅን የመረጠ አካል አላሁ ጀለ ወዓላ ምን አይነት የቅጣት እርምጃ እንደሚወስድበት ተረድተው አቋማቸውን እንዲቀይሩ እስቲ ዞር ብሎ ታሪክ ያጥም ነው የሚለው። ይሄ ፈኢነል አቂል መን እዕተበረ ቢገይሪህ ይባላል። አዋቂ በሳል ማለት እህቶች በሌላው የሚማር ነው፣ በሌላው የሚማር ነው። ጅል ቡልሃ ተራ ግለሰብ ደግሞ ብዙ ጊዜ ራሱ ላይ ሲመጣ ነው የሚማረው፣ ራሱ ላይ ሲመጣ ነው የሚማረው። ብልሆች ግን ሰዎች ላይ የሚደርሰው፣ ሰዎች የሚገጥማቸው፣ ሰዎች የሚወስዱት እርምጃ ሰዎች ላይ ባለው ተጨባጭ የመማር የመመከር የመገሰጽ ባህሪ ያላቸው። ስለዚህ እናንተም ብልሆች አስተዋዮች ከሆናችሁ ዝም ብላችሁ ከመሬት ተነስታችሁ በግብታዊነት ቁርአንን ከመካድ ነብዩን ከመካድ አላህን ጀለ ወዓላ በብቸኝነት ማምለክ እምቢ ከማለታችሁ በስተፊት ምድር ገጽ ላይ ዞር እኮ ብላችሁ አንዳንድ ታሪኮችን ብታዩ ትመለሱ ይሆን ነበር ይላል አላህ። ካኑ እነዛ ከእናንተ በስተፊት እኮ የነበሩ ህዝቦች አለ አላህ። ካኑ ነበሩ። ምን ነበሩ? ሁም እነሱ አሸዱ እጅግ የበረቱ ነበሩ። ምን ሁም ከነሱ የበለጠ ማለት ነው። ቁወተን ከኃይል በኩል ከነዚህ ከመካ ሙሽሪኮች ከመካ ከሃዲ ያሉት የበለጠ እጅግ ጠንካሮች ነበሩ። ሰምታችኋል ታሪክ ብዬ አስባለሁ። የሰሙድ እና የዓድ ህዝቦች እጅግ ግዙፎች፣ እጅግ ጠንካራዎች፣ ዛፍን በአንድ እጃቸው ነቅለው የሚያስወግዱ፣ ተራራ ቦርቡረው ቤት የሚሰሩ፣ የተለያዩ ቋጥኞችን ቀጣጥለው ተአምር የሚሰሩ እጅግ ከፍተኛ አቅምና ጉልበት የነበራቸው ናቸው። አይታችኋል የእኛን እኛ እኮ ሚዛን ላይ ስንቀመጥ 100 ግራም የሚሞላ ሰው አጅብ ነው የሚባለው። እድሜው ከመቶ ካለፈ በአሁኑ ጊዜ ጂኔስ ቡክ ላይ ነው ሰው የሚጻፈው አይደል? እነሱ ጋር እድሜያቸው በጣም ረጅም ነው፣ አካላቸው በጣም ጠንካራ ነው፣ እኛን አንዳስሩን በአንድ እጃቸው ጥቅልል አድርገው የሞርቦር ሁሉ አቅም ነበራቸው ይባላል። እና ካኑ ነበሩ አለ። እነዚያ ያጠፋቸው ህዝቦች ማለት እኮ ካኑ ነበሩ ሁም እነሱ አሸዱ እጅግ የጠነከሩ ነበሩ። ቢልሁም ከነሱ የበለጠ ከነማን ከመካውያን የበለጠ ቁወተን ከኃይል በስተኩል እጅግ የጠነከሩና ራዲያ ኡስታዝ እንትኑን መዝጋት መግጃችሁን አቁሙ። አንድ ጊዜ እንትኑን ማስተካከል አለበት ኡስታዝ። ደግሞ ተመለሰባቸው ኡስታዝ፣ ትሰማኛለህ? እንዴት መዝጋት እንዳለብህ ልነግርህ ነው። ይሰማል? አይሰማ? አሎ፣ አሰላሙ አሌይኩም። ኦኬ ኡስታዝ፣ አላህ አህዱን አህድ። አቤት። ደስ ትላላችሁ። አላህ ደስ ያርጋችሁ። ኡስታዝ ትሰማኛለህ? አንዳንድ ስጠኝ። አህዱን አህድ፣ አህዱን አህድ። ኡስታዝ አሚን። እረ ሱብሃንአላህ፣ ፍሪዝ አስደረገው በቃ ይሄ ሰውዬ። አቦ ምን አይነት ነገሮች ናቸው? እስቲ ግባለት፣ እስቲ አንድ ሰው ግቡለት። እሺ ቢያናግርህ አይደለ? ፕራይቬት ብዙ ጊዜ ኡስታዝ ማግኘት አትችልም በስካይፕ ካልሆነ በስተቀር። ወይኔ ትተው ነበር ደግሞ ዛሬ እንደው በአዲስ ተጀመረ እንዲህ አቀዝቅዞልን ነበር እኮ አላህ። እሙዬ ወልከም ባክ። እስቲ በስካይፕ ልሞክረው። ከፈለገ አላሁ ጀለ ወዓላ ሂዳያ ይስጣቸው። ለሂዳያ የሚገባ ልብ ካላቸው፣ ካልሆነ ደግሞ እጃቸውን ወደ ኮምፒውተር ብድግ እንዳያደርጉት እሱ ራሱ ይድረስልን። ኦኬ አዑዙ ቢላሂ ሚነ ሸይጣን ረጂም። ብስሚላህ ራህማን ራሒም። አወለም የሲሩ ፊል አርድ፣ በምድር ገጽ ላይ አይጓዙም እንዴ አይሄዱም እንዴ? ለምን? ፈየንዙሩ፣ እንዲመለከቱ። ከይፈ ካን፣ እንዴት እንደነበር። አቂበቱ ለዚን፣ የነዚያ ሰዎች መጨረሻ እንዴት እንደነበር። ካኑ ሚን ቀብሊሂም፣ ከነሱ በስተፊት የነበሩ ሰዎች መጨረሻቸው እንዴት እንደነበር ለመመልከት። ለምንድን ነው በምድር ገጽ ላይ ዞር ዞር የማይሉት? ሰዎች አላሁ ያው የጀመርነው አንድ ቁጥር ላይ ነው። አላሁ ጀለ ወዓላ ምን ይላል? አወለም የሲሩ፣ አይጓዙም እንዴ? ፊል አርድ፣ በምድር ገጽ ላይ አይጓዙም እንዴ? ዛሬ ዘለው ወደ ክህደት ከመግባታቸው በስተፊት የኔን መመሪያ አልቀበልም አንቀበልም የሚል አቋም ከመያዛቸው በስተፊት ረሱሌን ከመካዳቸውና የሚያመጣውን ሕግና ስርዓት አንሰማም አናይም ከማለታቸው በስተፊት ለምንድን ነው የማይጓዙት? ይላል። እውነት እኮ ነው። አንድ ሰው ራበኝ ቢል ወይም ደግሞ ስራ አልሰራም ቢል፣ ስራ ባለመስራቱ የሆነ ችግር ቢገጥመው የምናነሳቸው ጥያቄዎች አሉ። ልክ እንደዛው አላሁ ጀለ ወዓላ ሰዎች ክህደትን ከመምረጣቸው በስተፊት ሊመልሷቸው የሚገቡ ብዙ ጥያቄዎች አሉ። ከነሱ መካከል አንዱ ለምንድን ነው ምድር ገጽ ላይ ዞር ዞር ብለው ከነሱ በስተፊት የነበሩ ሰዎችን ታሪክ ለማየት የማይሞክሩት? ነው አወለም የሲሩ ፊል አርድ፣ ምድር ገጽ ላይ አይንቀሳቀሱም እንዴ? ለምን ስትይ ፈየንዙሩ፣ እንዲመለከቱ ነው። ከይፈ ካን፣ እንዴት እንደነበር። አቂበቱ ለዚን የነዚያ ሰዎች መጨረሻ ምን ቀብል ካኑ የነበረው ምን ይህ መጽሐፍ የተወረደ ነው ምን አላህ ከአላህ ዘንድ አልዓዚዝ አሸናፊ ከሆነ አልዓሊም ሁሉን ነገር አዋቂ ከሆነ አላህ የተከሱ ዘንድ የተወረደ ነው غافر الذنب ونجرن مهاري كهون الله يتوردنو اي سماما جماعة ام مريم وقابل التوب توبتنا كم يقبلو مملسن كم يقبل الله يتوردنو شديد الإقاب مقتم انتن መቀጫው ደግሞ መቀጣጫው የበረታ ነው አልመለስም አልተውበት ለማያረጉ ሰዎች ማለት ነው ዚ ጣውሊ ራህመቱ ደግሞ የሰፋ ነው ትሮታው በጣም እዝነቱ በጣም በፍጥራኑ የሰፋ ነው ላ ኢላሃ لا يلم إله أملاك يلم إلا هو كسو بستقر أملاك يلم قرآن كاورد والله بستقر أملاك يلم ونجر كميمير والله بستقر ليلة ونجر مهاري أملاك يلم توبة مكبل تملا شوچن مكبل أملاك يلم كسو بستقر رحمة سفية هنا أسو الله كالله بسكر رحمة سفية هنا فطر يلم إليه المصير كلهم نذر ودسو تملاشنا ما يجادل في آيات الله بالله أنكتوش مكراكر يلم إلا الذين كفروا የካዱ የካዱ የካዱዎች እንጂ ካጁዎች እንጂ በአላህ አንቀጽ አይከራከሩም فلا يغرنك አያታለለ ተቀልቡሁም መመላለሳቸው ፍልብላድ فلا يغرنك አያታለለ ተቀልቡሁም من لو سيفد النوال كجسا وندماتي فلا يغرنك أياتالله تقلبهم مملالساتشو في البلاد باغر كهاغر هاغر لاي مندلاقاتشو مملالساتشو أياتالله كمتشوت بذات كذبت قبلهم كنسو بفيت قريش وحوتوش قريش بفيت أستباب لوال قوم نوح ينو حزبوك والأحزاب ليلو تشم تفروك أستباب لوال من بعدهم كانوا حزبوك بهالا وحمت موقتك كل أمة كل أمة موقتك برسولهم بملكتون شاكو موقتك موقتو ليأخذوه وهمت السبج نو وهمت سوري عفوا وهمت السبج السبج ما عرفنا كل أمة إيان دان لأمة برسولهم بملكتون شاكو ليأخذوهم ليقلوا أتشو السبو بزام السلام كذبت قبلها ليزواتشو ليزواتشو اسبو ليزواتشو مكو يا ليغدلواتشو نو ليزواتشو اوكي معناتم ترغمو ليزواتشو معنات ليغدلواتشو لياطفواتشو نو وجادلوا موغتو بالباطل بوشت ليدحدوا ليانكوتاكوتو به بوشتو الحق حق ليانكوتاكوتو بوشت موقتو فأخذتهم يازتشاتشو فأخذتهم يازكواتشو فكيف كان انديت نبرة إقاب أي يازي كتاتي انديت نبرة يعني النسون سيزاتشو انديت نبرة بكا ኃይለኛ ነበር ለማለት ነው። وكذلك لك እንደዚሁ حقت ተረጋግጣለች ከሊመቱ ረብከ የጌታ መለኮታዊ ቃል ተረጋግጣለች አለ الذين በነኛ ላይ ተረጋግጣለች ከፈሩ በካዱት انهم በመሆናቸው ተረጋግጣለች اصحاب النار የእሳት ጓዶች በመሆናቸው ተረጋግጣለች የካደ ሰው እሳት እንደሚገባ መለኮታዊ ቃሉ አረጋግጧል ማለት ነው። الذين يحملون العرش اننا عرشن يمشكموت ومن حوله كعرشم زوريا يالوت يسبحون اللهن تراك غبا يلالو بحمده يا مسغنوا كم مسغناهم جمر يا مسغنوا تراك غبا يلوتال بحمد ربهم يحاچو كما مسغن غار معناتنو ويؤمنون به بسوم يامنالو ويستغفرون مهرتن يلمنالو للذين امنوا لننا لامنوت مهرتن استغفار يادرغالو ربنا جيتاچن يلالو دعام يادرغالو ربنا جيتاچن وي وسعت كل شيء كل النجر اكاتها للدار سهل رحمه كاذنت وعلما كوقتم بلو السون ይሄን ወከህጡት በኋላ ምን ላሉ ወሲእተ አዳር ሰሃል ኩል ሸይ ሁሉ ነገር አዳር ሰሃል ረህመተን ወዒልመን እዝነተህም ወቀተን ሁሉ ነገር አዳር ሰዋል ያዳር ሰገታ ፈግፍር ማርላሉ ለለዚነ ታቡ ለነኛ ለተመለሱት ወተበዑ ለተከተሉት ሰቢለከ ዲንህን ለተከተሉት መንገድህን ለተከተሉት ወቂህም ጠብቃቸው አዛብ الجሂም وقهم طبقاتشو عذاب قطات الجحيم اسامام يهونا قطاتن طبقاتشو يا دمعچو نو اسكي اندام ستنيسا ام سعاده من نو اذا سوال لا اوكي እንዳል ሰዓት ብዬ ኮፈርቼ ነው ኦኬ አሊ እዚህ ነኝ አይደል አዎ ስምንት ላይ ኦኬ ኦኬ እንደገና አስቀጥለውም ربنا جتاچن وي وادخلهم ازغباچو جناتن جنت جنتن جنت جنتن ازغباچو ادنيلتي ياچي منوريا يهونچو ان جنت ازغباچو وعدتهم قال يغباچلا يغبحل قال يغبحلاچون ومن صلح يتستكاكلنم ازغبا جنت من آبائهم كأباهوتشاتشوم يتستخاكلوتن كأباهوتشاتشوم أزغبال لاتشو وأزواجهم كبهسبوتشاتشوم تندو تشاتشوم جمر يتستخاكلوتن جنتن أزغبال لاتشو وذرياتهم كتولداتشوم كزريوتشاتشوم كالدوتشاتشوم كالدوتشاتشوم أزغبالاتشو إنك أنت الله كو إنك أنت إنك انت انك انت الله انك انت انت العزيز الشنافي يا شنافي وش الشنافي انك انت انك انت كو كذا انت تميل لغه تغاچ بي ولتو امارنياو نربنياو اسو كو لباستاكنت مالي سيف الدين مندنو نوالكني ቢዋይ ናም አመጽኞችን በመቅጣት አንተ አሸናፊ ነህ انك انت العزيز القاهر لكل شيء حكيم العليم الحكيم طببهم بفطرانو لاي الحكيم طببኛምنا كذا ماسكتلو ايهن كاودسوتن بوحال اندغنا اوقنا حتتو بوحال وقيهم طبقاچو ميلوتال السيئات بالدنيا لاي مطفون نغر كماسرات طبقاچو ومن تقى السيئات ومن تقى يتطبق سو السيئات مطفون نغر يتطبق سو ويم حقطات يتطبق سو ويم حقطات يتطبق سو يوم اذن يذاقن يقيام قن فقد رحمته برغت ازنهلتال وذلك يهزنته دمو وذلك يهكطات مدانو دمو هو الفوز السونو ماله السونو ما شنف العظيم تلك يهون ادل مالت يهنو ان الذين اننيا كفروا يكادوت ينادون يترالو ከዛ ቁጣታቸውን ሊቀምሱ በህጠሩ ይጠሩና ለማቅቱ ዩናደው ይጠሩና ከዛ ምን ባው ለማቅቱላህ ያአላህ ቁጣ አክበሩ የበለጠ ነው ይባላሉ ሚመቅቲኩም ከመቁጣታቹ አንፉሰኩም ነፍሶቻችሁን ከመቁጣታቹ የበለጠ የከፋ የከፋ ነው የበለጠ ነው ጥላቻ ኦኬ لمقت الله يا الله طلعتك اكبر يبلط يكفى نبر من مقتكم كما طلعتاتكم انفسكم نفسوتاتكم كما طلعتاتكم يكفى نبر اذ تدعون بهتراتكم غزي الى الايمان والايمان بهتراتكم غزي فتكفرون تكذبون نبر بذاي الله الله الناس يطلعاتكم يقطعاتكم نبر ما سو زاري الناس راحتهم ساعتين سيقمروا راحتهم سيطلوا كذا بالله كذا يبلط دم الله بدنيا الناس سو سيامصو يبلط يطلعچو قطعچو نبره معناتنا كذام 11 ايا قالوا ربنا جيتاچن وي امتنا جدلكن اثنتين هلته امتنا اثنتين هلته جدلكن መጀመራ ካልነበርነበት አመተነስነተይን ሁለቴ ገደልከን ወአህየተነስነተይን ሁለቴም ደሞ ያ አደረከን ربنا امتنا مرتين حين كنا في بطون امهاتنا نطفا قبل نفخ الروح መጀመራ ካልነበርነበት አስገኘህን ወይም ደሞ በእናታችን ማህፀን ውስጥ روح كانتن هياو كان نبره انتن روح النفته هيا ودركن ولتنياو دمو ولتنياو دمو بدنيا لا عندنا هياو وين بدنيا لا هياو ارغا نوركن ولتنيا دمو اهونم كموت بحالا قسقسكن غلط نو ولتي هياو ركن واحييتنا اثنتين ولتيم دمو هي عادركن ماج بدنيا لا عندي سينورو دمو اهون دمو كموتو بوالا سينورو فاعترفنا امنن تناغرنا فاعترفنا امنن بذنوبنا بونجلاچنا امنن فهل الى خروج فهل علن دي الى خروج موطات من سبيل ود الدنيا هيدو ود الدنيا تملسو ጥሩ ነገር የመስራት መንገድ አለ ወይ ብለው ጠይቃሉ فهل الى خروج من سبيل ወደ ዱንያ ይመለስ መንገድ አለ ወይ በወንጀላችን አመናል ጥሩ ስራ ሰርተን እንደነመለስ አለ ወይ ብለው ጠይቃሉ ዛሊኩም ይህን ቅጣት የቀመሳችሁ ደሞ بانه بمهونو ነው اذا دعى الله الله بهترى غزي وحده بتشاو مهترى غزي الله بمچن لبتشاو بتملها غزي كفرتم تكذبوا نبر وان يشرك به بسو لاي سيجار سيجار سيجار دمو ከአላህ ተጨምሮ ሌሎች አማልክቶችን ሲያመልኩ ደግሞ ቱእሚኑ ይሄ ትክክል ነው ብላችሁ ታምኑ ነበር። በአላህ ብቻ ደግሞ ሲመለክ ትክክል ነበር። ይህ በመሆኑ ነው እንደዚህ የሆናችሁት። فالحكم فرد على لله لا الله انا العلي كف يا له هنا الله الكبير تعلق له هنا له هنا الله انا زاري فرد ليله አይደለም ሌላ ስታመልኳቸው ነበርው ዛሬ ከፍርዱ ጋር ተጋርተው ምንም ሊያደርጉ የሚችሉ አይደሉም። هو الذي اسو الله كونه يريكم والذي سو الله يريكم ያሳያችኋል آياته تأمراتوچون ملكتوچون ያሳያችኋል وينزل كتأمراتو عندهم دمو وينزل لكم من السماء كسماء ያወርድላችኋል رزقن سيساين وهان ያወርድላችኋል ወይም ዝናብ ያወርድላችኋል በሱ ሲሳያችሁ ታገኛላችሁ። ስለዚህ ይሄ آياته ማለት الله የፈጠራቸው ፍጥሮቹ ሙሉ በመሆናቸው እነሱን ሰው ለማስራት ዓለማቻሉ ይሄ ራሱ አላህን አንድ ለመሆኑ ያሳያቸዋል መልእክት ነው። ወማ የተዘከሩ በዚ አይገሰጽም ኢላ ማንዩኒ ወደሱ የሚተውበትና የሚመለስ ሰው ካልሆነ በስተቀር እንቢ ብሎ ጠሞ የካደው የፈለገም ነገር ቢሰራ ከማስተባበል ወደ ኋላ አይልም ማለት ነው። የተለያየ መላመት ይሰጣል። ስለዚህ በዚ በአላህ ታምራት በአላህ መልእክት የሚገሰጸው ማን ነው? ኢላ ማንዩኒ ወደሱ የሚመለስ ብቻ ነው። ወደሱ ይቀርታ ምህረትን የሚጠይቅ ብቻ ነው። فادعوا الله اللهن طراو ويم تغزاو مخلصين ببتشينت له الدين هيمانوتم لسو نو هيمانوتم لسو نو بلا ولو كره الكافرون كهاديوچو بيطالو اللهن ببتشينتنا اللهن ببتشينت طراو دينم يا هيمانوتم يسو نو بلا رفيع الدرجات درجاهم كف يا لهون الله ببتشينت خلاصه طرت تارغه معناتنا خالف المشركين في مسلكهم ولو اغضبهم ذلك فلا تبالوا بهم بياسقطعهم بقى الناسون اشي يتبلعهم معناتنا مخلصين مات ببتشنت خلاص ارغا مالك الناسون بياسقطعهم الناسو بيطلوم بياسقطعهم اللهن ببتشنت تغزو رفيع الدرجات درجان درجاهم كف يا لهون الله ويم دمو ميابلط عندون كف ميارقد كدر عندون درجاهم كف ميار يهون الله نو ذو العرش يا عرش بعلى بيت يهون يلقي الروح جبريل يلقال من امره بغدايو بسو تزاز معنات نو بسو تزاز جبريل يلقال ويم دمو يلقي الروح وحي يا وردال بامره بسو تزاز على من يشاو باشال سولاي باشاو سولاي من عبادي كباري وچو باشاو سولاي واهين يلكار ويم جبريلن يلكار مالتنا ليونزرا لياستنقق يهم يمطاوه يوم التلاق يمغناኛውን ቀን يمجمراዎቹ يمجمرا يا ادم كمጨረሻ امت ويم كادم ግዜ የነበሩ ህዝቦች ادم ከተፈጠረ ግዜ ጀምሮ የነበሩ ህዝቦችና የመጨረሻ ህዝቦች የሚገናኙበትን ቀን ለማስተናገድ ወይም ደግሞ የውም ተላቅ ማለት ባሪያዎቹ አላህ ፊት እንደዚህ ፊት ለፊት የሚገናኙበት ቀን እንደዛ ለማስተኝ ኡስታዝ ወማ ቀንሁም እነሱ ባሪዙና ግልጽ ይሆናሉ لا يخفى على الله كالله لا من النبر ايدبق مكسراتشو يوم القيامه تظهر الخلائق امام ربهم فيتاچو فيت اندزي گلص بلا يقومالو معناتنو لا يخفى على الله منهم ولا من اعمالهم التي عملوها في الدنيا شيء بدو الناس الله لا بارزوا جتا الله لا يجلس هنا وندزي قوم قالوا معناتنا كذا لا يخفى لا يخفى على الله بقى الله لا من النجار عيد دبكم عيش الشجم كسرات شولا منهم كان الناس شيء زاري نكس انت من نبر يا جماعه نكسنا لمان لو ويم سلطان لمان لو ملك او سلطان لمان لو يراچوال كذا راسو الله راسو براسو يجاوبنا لله لا الله نو الواحد عند لون الله نو سلطان نكسنا او القاهر الشنافي يهون الله لسو نو سلطان يا الشنافيوش الشنافي لهون الله نو نكسنا ميقباو بلو إلى چوار ماهنو اليوم زاريك أن تجزى تما ندالج كل نفس نفس اللوم تما ندالج بما كسبت بسرات يسرى نفس اللوم تما ندالج لا تظلم لا ظلم اليوم زاري يزاريك أن بدل يلم مستالي ترو يسرعو ترو كحسناتو تقنسو وين بلو مدفو يسرعو ديوان نعم اسبل انجي الله انت ما صاف له قاتني ني قسيال تجزا تمنادالج كل نفس نفس لهم ياندا نفس تمنادالج بما كسبت بسراچو سرا لا ظلم اليوم يزاري قن بدل يلم طرو يسراو كسراو تقنصو مطفو يسراو دمو كسراو چمرو አይبدلም ማለት ነው ان الله الله اكو سريع الحساب حسابهم فطان ነው ማለትم ايه ሁሉ حزب كعالم جمرو اسከ መጨረሻው ቂያማ اسከ መቆም በሰዓት ያለውን እንሰሳውን የበደለው እጽዋቱን የበደለው የጎረቤቱን የበደለው እሱን ይሄን ከማለት الله አይታክተም በቃ حسابው የፈጠረ ነው በቃ የዚህ ሁሉ በአለም አለሙ በኖር ግዜ ተከናወነው ነገር በአንድ ግዜ حسابውን ለማቀረብ ሚታ ግዴታ አይደለም ሂሳቡ ፈጣን የሆነ ጌታ ነው እስቲ ዲዋን እንላ ናም ኢንላህ አላህ እኮ ሰሪዑ ለሂሳብ ሂሳቡ ፈጣን ሰሪዑ ለሂሳብ ሰሪዑ ምን አልከው ሰሪዑ ለሂሳብ ኢንላህ ሱብሃነሁ ወተዓላ ሰሪዑ ለሂሳብ فلا تستبطئ ذلك اليوم فانه قريب اوكي وانذرهم استنقاقاتهم يوم العاذفه قرب يهونچو انقن اذ القلوب يزانيتي قرب يهونچو انقن يزاچن قن دمو بذا ساعات قرب يهونچو انقن يمطاچ قن اذ القلوب لب تهونالچ لدل حناجر مواچاو ወሮሮ ስር ትሆናለች ልብ ካዚሚን ከመጨነቅ ማለት ነው ማል የዋሊሚን ለበደለኞች የለላቸው ሚን ሐሚሚን ሚጨነቅ ወዳጅ ዘመድ ጓደኛ የላቸው በነሱ ጉዳይ ሚጨነቅ ለዛሬሞች በነሱ ጉዳይ ሚጨነቅ ዘመድም ወዳጅም የለላቸው ولا شفيئ شماغلي من اللاچوم يلاچوم يطاع شي يميبال شماغلي من اللاچوم لبدلنيوچو امارال شماغلي عندو ستي ازي گاو كا الله لا يمياشماغلاچو اندوم ازي گا شماغلي يميلو نو ميقربو يمسلنيا يمياشماغلاچو كا الله لا يمال ሚያደራድራቸው እስቲ እዚህ ጋር ባለም ተፍሲር ነው እስቲ ይጣ አይምለው ኦኬ وحذر ايها الرسل الناس من يوم القيامه القريب واذ وان استبعدوا اذ القلوب إذ القلوب العباد من مخافة عقاب الله قد ارتفعت من صدورهم فتعلقت بحلقومهم وهم ممتلئون غما وحزنا ما للظالمين من قريب ولا صاحب ولا شفيع يشفع لهم عند ربهم فيستجاب له إش يميبال كالله زند إش يميبال فيستجاب له الله الشيبلوت ميامال داتشو ميامال داتشو شماغل ميل داتشو سيف الدين قبا وإياك بيبي ميرو اي هل سمعوا من هل سمع شنو سمعوا خائنة الأعين عين يسرقتشون عين يكداتشون ماذا خائنة مالت يالتفقد اللاتن سرق عيجتشون كدا عيجتشون نقر الله ياكل وما تخفي الصدور بلب مستت الشقشقو النقر الله ياكل والله الله كو يقضي بالحق بحق فردان الله دمو والذين يدعون من دونه والذين ان يهدموا يدعون من دونه كالله تشميطروت وين ميطروت طاوتوج لا يقضون بشيء باند النغر مفرس سلطان يلاچو ان الله الله هو السميع السمينا البصير تملكاچنا سمتم ተመልክቶም ዝም አይልም በሰራው ነገር በእያንዳንዱ ነገር ይመነዳናል ማለት ነው الله اعلم بمراده جزاكم الله خير الجزاء